አንድ ነገር ገባኝ ከጋሩ ተረዳው እግዚአብሔር ትልቅ ነው ማነው የርሱ ከልካይ ቢተክል ቢነግል ሲያሻው ቢገነባ ተው የሚለው የለም የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ጌታ የበላይ ነው ጌታ መንፈስ ወርዶብኛልና አሃ ወርዶብኛልና አሃ ወርዶብኛልና ሳልሰጋል ዘም ሰወይ ተውኝና አሃ ሰወይ ተውኝና አሃ ሰወይ ተውኝና እነኛ ፈርተናል ሲሉ ጠፍተናል አልቀናል ሲሉ በሰነፍ ወሬ ተውተው ሲያዙ ሲሰናክሉ እኔ ግን በብርቱ መንፈስ ሳልፈራ እናገራለሁ ደንጀራ ይሆኑልናል እግዚአብሔር ከኛ ጋራ ነው እግዚአብሔር ከኛ ጋራ ነው እግዚአብሔር ከኛ ጋራ ነው እግዚአብሔር ከኛ ጋራ ነው እግዚአብሔር ከኛ ጋራ ነው ጌታ አለው መላ ዮርዳኖስ ቢሞላ እሷ አለው መላ ዮርዳኖስ ቢሞላ እሻገራለው ዮርዳኖስ ቢሞላ ጌታ አለው መላ ዮርዳኖስ ቢሞላ እሷ አለው መላ ዮርዳኖስ ቢሞላ እሻገራለው ዮርዳኖስ ቢሞላ ጌታ አለው መላ ዮርዳኖስ ቢሞላ እሷ አለው መላ ዮርዳኖስ ቢሞላ እሻገራለው ዮርዳኖስ ቢሞላ ጌታ አለው መላ ዮርዳኖስ ቢሞላ ጌታ ነው ጌታ ነው ላምልኮ ላምልኮ ጭብጨባ ለሱ ነው እልልታ ለሱ ነው ሽብሸባ ለሱ ነው እልልታ ለሱ ነው አምልኮ ለሱ ነው ስግደት ለሱ ነው አዋጅ ቢታወጅ አዋጁን ሽፌ አመልከዋለሁ ጌታ ነው ክብሬ የዳንኤል አምላክ የማመልከው አዋጅ ገልብጦ የሚያሰምረው እኔማ አዋጅ ቢታወጅ እኔማ አዋጁን ሽሬ እኔማ አመልከዋለሁ እኔ ጌታ ነው ክብሬ እኔማ አዋጅ ቢታወጅ እኔማ አዋጁን ሽሬ እኔማ አመልከዋለሁ እኔ ጌታ ነው ክብሬ ነገር አለኝ እኔስ ነገር ነገር አለና የሚወጋ በጠላት ሰፈር ጩኸት አለኝ እኔስ ነገር ነገር በሰባተኛው ቀን ይፈርሳል ገጠር ይታመናል እግዚአብሔር ይታመናል ይታመናል እግዚአብሔር ይታመናል just make it in my life. I want to know what I said.